وإن قيل لهم اسكنوا هذه القرية وكلوا منها حيث شئتم وقولوا حطة ودخلوا الباب سجدا نغفر لكم خطيئاتكم سنزيد المحسنين. فبدل الذين ظلموا منهم قولا غير الذي قيل لهم فأرسلنا عليهم رجزا من السماء بما كانوا يظلمون. وإذ قيل لهم اسكنوا هذه القرية يهيشن كتما نربات بلن بعززمنا بفكر من لا شوكزيه ينبرو نونيتا أو ثانا استوتات شويلا إنا يهيشي كتما يمتبالو بيت المكديس نيش بيت المكديس يتبالي جمبوتا اندي سفرباتنا اندي نربات وكلو منها حيث شئتم فاكالا بيوا يادلو عزرسنا اتكلتوشنم بفلقا شواشو اتاشا يتنكسا كتاشو ودقرا ودك اني بمزنانات بلو تأتو بمالت قابزناشو وكلو حطوتن ከዛሬ ባጠፋነውና ባከፋነው ወንጀል እንዳትይዘን ይቅርበለን መረስተንም ብላችሁ ጠይቁ። ወድኹሉል ባበ ስጀዳ ከተማዋ ስትገቡ ደግሞ በሩ አካባቢ ላይ ለአላህ የምስጋና ስጁድ ያደረጋችሁ ግቡ። ነፍሪ ለኩም ኸጢአቲኩም ይሄን ካደረጋችሁ ኸጢአቶቻችሁን ወይም ወንጀሎቻችሁን እንመረላችኋለን አላችሁ። ሰነዚዱል ሙህሲኒን ከዛም በላይ ደግሞ ከእናንተ መሐከል ስራ አታማሪና በጎ አድራጊ የሆኑትን በደረጃ እንደምንጨምርና እንደምናሳድጋቸውም ነው ብለን የነገርናቸውን አውሳና አስተውሳቸው ይላል። እና እንግዲህ በአንድ ወቅት በኒ እስራኤሎች ያው ቤተል መቅዲስ ለብዙ ዘመናት ተዛካባቢ ርቀው ከቆዩ በኋላ ያ የጥንት ያያት የቅማታ ሀገሮቻቸውን እንደገና እንዲመልሱ ተፈቀደላቸው። እና ዘካባቢ ሲመጡ መጀመሪያ ያው ለአላህ Subhanahu Wa Ta'ala ተዋዱ አድርገው በሩ አካባቢ ሲገቡ የወትሮ ከተማ እንግዲህ ዙሪያውን ጥምጥም እጥር ይታጠር ነበር። በግም እዛ ከላው ላይ ስትደርሱ አላህ ይችን ሀገር ለእናንተ ስለመለሰላችሁ ሲግደሽ ሹክር ያደረጋችሁ ግቡ፣ እንደገና ምህረትም ጠይቁት አላህን ይቅርታ ለምኑት ተብለው ታዘዙ ማለት ነው። ያ በዚህ መልክ ከገባችሁ በኋላ ይችን ጥሩ መልካም የሆነች ከተማ ለእናንተ መኖሪያ አርግላችኋለሁ፣ በዙሪያዋ የሚገኝ እንስሳይና ጸጋንም ለእናንተ ሲሳይ አድርጌላቸዋለሁኝ ብዬ በፈቀርኩና በጋበዝኳቸው ጊዜ የነበረውን ሁኔታ አውሳ ይላል። እና በዚህ መልክ እንግዲህ እንዲገቡ የታዘዙት ሰዎች በታዘዙት መሰረት መግባትና የጌታን ምህረትና ረድኤት ማግኘት ሲገባቸው እነሱ ግን ምንጊዜም ጭቦች ናቸውና ፈበደለ الذين ظلموا منهم ከነዚህ ከእስራኤላውያን መካከል በደለኞችና ጥፋተኞች የሆኑት ወገኖች ቀየሩ ቀውለን غير الذي قيل لهم يتثبتاؤون يمماري عقال بل تبالوا بما يفلقوا بهجوة تقال قيروا تيلا مالتم حطوتن بميلو فانتا حمطوتن في شائراء ايالو قبو مرستن مالت بيتاززو عندي تيتوستنكي يا سندية تريه عند جنادكمو يجبسن تريه امر عبات سندية ناقبس تريه ستن ايالو بما شوق قبو مالتن كما غيروا فعلا تقبارنم من دي قيروا تولو ስጁድ ያረጋችሁ ግቡ የተባሉትን ቆሞ መግባት ተጠላ ብለው እንደ ቆማታ በጫቸው ተወዝፈው ይያንፋቀቁ ገቡ ይባላል። ይሄንን በማድረጋቸው ፋርሰልና አለህም ሪዘሚነ ሰማ ከወደ ሰማይ በኩል መከፍታው የሆነ ቅጣት አወረርንባቸው። ማለትም እንደ ንፋስ በሽታ ያለ ነገር ድንገት መጣና በሁለት ሰዓታት ውስጥ 24 ሺህ የሚሆን ህዝብ አለቀባቸው ይባላል። ቢማካኑ የዝሊሙን ራሳቸውን በራሳቸው የሚበድሉ በመሆናቸው ሳቢያ ለእንዲህ አይነት ውድቀትና ቅጣት ተጋለጡ። ታዲያ ይህንን እንግዲህ በማድረጋቸው ምን እንደተከተላቸው ሊተዘቡና አሁንም ተመሳሳይ ስህተት እንዳይፈጽሙ ይችሉ ዘንድ ይህን ታሪካቸውን አውታላቸውና አስታውታቸው በማለት አዘዛቸው ነው። واسألهم عن القرية التي كانت حاضرة البحر إذ يعدون في السبت إذ تأتيهم حيتانهم يوم سبتهم شرعا ويوم لا يثبتون لا تأتيهم كذلك نبلوهم بما كانوا يفسقون. وإذا قالت أمة منهم لم تعظون قوما الله مهلكهم أو معذبهم عذابا شديدا قالوا معذرة إلى ربكم ولعلهم يتقون. فلما نسوا ما ذكروا به أنجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بئيس بما كانوا يفسقون. فلما عتوا عما نهوا عنه قلنا لهم كونوا قردة خاسئين. واسألهم عن القرية التي كانت حاضرة البحر فبحر دارتشا تجنيس لنبرتشو كتماتشو ጠይቃቸው እስኪ ይላል። እና እነዚህ በኒ እስራኤሎች እንግዲህ በአንድ ወቅት ደግሞ አንድ ባህር ወደብ አካባቢ ላይ ትገኝ በነበረ ከተማ ሲኖሩ የነበረውን ያጋጠማቸውን ሁኔታ እስቲ አስታውሳቸው በማለት ነብዩን አሁንም ይጠይቃቸዋል ወይም ያዛቸዋል ማለት ነው። ይህች ከተማ አቀርዙም በሚባል ባህር አጠገብ አይላት ባል ነበረ፣ ወደብ ላይ ነበረች። እና በዚህ ከተማ በሚኖሩበት ጊዜ አላህ ስብሓነሁ ወተዓላ እንደዚሁ ልዩ መመሪያ ሰጥቷቸው ነበረ። ያን መመሪያ ባለማክበርና ባለመከተል ያጋጠማቸውን ችግር ይገነዘቡ ዘንዳ ያንንም ክፍለ ታሪክ አውታላቸው ይላል። ኢዲያዙነ ፊሰብቲ፣ በቅዳሜ የቀን ህግን በተላለፉበት ጊዜ ይዘቲም ሒታኑም የውመ ሰብቲም ሹራ፣ አሳዎቻቸው በቅዳሜ ዕለት ያንሳፈፉና በባህሩ ላይ ያተፈሰፉ ሆነው በመጡበት ጊዜ ወይም ላይስ ቢቱን ቅዳሜ ቀን በማይሆንበት ዕለት ደግሞ ያው ከውር ጀምሮ እስከ አርብ ምሽት ድረስ ላተሲም አሳዎቹ ጭራሽ አይመጡም ትርዋይሉም በአካባቢው ማለት ነው። ከዛሊክ ነብሉሁም ቢማካም ይፍስቁን፣ እና ከኛ ፍቃድ በሚያምጡና የሚያፈነግጡ በመሆናቸው ሳቢያ በዚህ መልክ ነበረ ስንፈትናቸው የነበር ነው ይላል። ይህ ደግሞ በአንድ ወቅት እንደዚሁ በዚች አይላ በምትባል ከተማ ሲኖሩ አላህ ስብሓነሁ ወተዓላ ከሳምንቱ ቀናት መካከል አንድ ቀን ለዒባዳ ብቻ ከስሳችሁ በዒባዳ ብቻ የምታሳልፉት ቀን እንዲኖራችሁ እፈልጋለሁኝ ብሎ ጠየቃቸው በጊዜው በነበረው ነቢይ አማካይነት ይባላል። ይሺ ብለው ተስማሙ። ከዚያ በኋላ ታዲያ ማንኛው ቀን ቢሆን ይሻላል አላቸው፣ እነሱ እንዲመርጡ ማለት ነው። ይህ ጊዜ እኔ እንመርጥላችሁን የምትስማሙ ከሆናችሁ ጁሙዓ ቀን ቢሆን ይሻላል አላቸው። እነሱ ግን ሁልጊዜ ኺላፍ ነው እና ልምዳቸው አላህ የመረጠላቸውን ነገር አይሆንም ጁሙዓ እንኳን አንስማማም በማለት ተቃወሙ ይባላል። ይህ እንግዳውስ እናንተ የሚሻላችሁን ምረጡ ሲላቸው ቅዳሜ ቢሆን ይሻላል አሉ። ብዙም ርቀው ሳይሄዱ ለኺላፍ ብቻ ለምን ቅዳሜ የተመረጠ ሲሏቸው አላህ ስብሓነሁ ወተዓላ ዓለምን መፍጠር የጀመረው እሁድ ነው፣ ከእሁድ ያው በስድስት ቀናት ነው እና የተፈጠረችው ጁሙዓ በምሽት አካባቢ ላይ ነው የጨረሰው እና ቅዳሜ ቀን አርፈዋል ይላሉ። በእነሱ አስተሳሰብ እንግዲህ ያው የወጣው ረዲድ ካም ስራ እንደሚሰራ አድርገውት ማለት ነው። ግን እሱ ማመሰናል ሚን ልቆብ ይላል። ዓለምን ስንፈጥር ምንም ዲካም የሚባል ነገር አልነካንም ይላል። እና እሱ ለረፍት የመረጣት የሳምንት ቀን ቅዳሜ ናትና እሱ ረፍት ባደረገባት ቀን ነው እኛ የምናደርገው በማለት ነው ቅዳሜን የመረጥ ነው ብለው ምክንያት አቀረቡ ማለት ነው። ይህ ጊዜ አላህ እንግዲህ ተቆጣባቸውና በዚያ አድራጎታቸው ሊቀጣቸው ፈለገ። ለጊዜው ያው እናንተ የመረጣችሁት ቅዳሜ ቀን ይሁንላችሁ አላቸው። ግን ራሳችሁ መርጣችሁ የመደባችሁት ቀን እስከሆነ ድረስ ቅዳሜ ቀን ተጧት ተማታ ድረስ ከዒባዳ ከዲን ስራ በስተቀር ትርጉ ብላችሁ የዱንያ ስራ እንዳትሰሩ በማለት አስጠነቀቃቸው ይባላል። እሺ ብለውም ተስማሙ። ይህ ጊዜ እነሱ የሚኖሩት አሳ እያጠመዱ ነው፣ የወደብ ህዝቦች ስለሆኑ ኢኮኖሚያቸው ራሱ አሳ ነው። ለራሳቸውም ለጎረቤት ሀገርም እያከፋፈሉ የሚኖሩት። ስለዚህ በዛ በቅዳሜ ቀን እንግዲህ ምንም ነገር እንዳትሰሩ ተብለው ስለተደነገገና ስለተስማሙ ከዛ በኋላ አላህ ምን አደረገ? ከዛ በፊት በፈለገው ሰዓት ሲሄዱ ያው አሳውን ያገኙ ነበር፣ እንደልባቸው ያድኑ ነበር። አሁን ግን ቅዳሜ ቀን በሚሆንበት ጊዜ መስራት ስለማይችሉ አሳውን በሙሉ አላህ ስብሃነ ወተዓላ ከባህሩ ስር ቀስቅሶ ልክ እንደብቅ በባህሩ ላይ እንደዚህ እንደ ምንጣፍ ነበር ተያይዞ የሚንሸራሸረው ይባላል። ቃይ ሲሞጮን ነበረ ተገልብጦ። ቅዳሜ ማታ በሚሆንበት ጊዜ ግን ያ ሁሉ አሳ የት እንደገባ አይታወቅም። ድምጥማጡ ይጠፋና ቁልጭ አለች ውሃ ብቻ ትሆናለች። እንኳን ተላይ የሚታይ ቀርቶ ከስር እንኳን ጠልቀው ቢገቡ ወይም መሳሪያ ቢልኩ አንዲት ዘሮ አሳ የምትባል ነገር አትገኝም ነበረ። እና ተሁድ ይስተዓርብ ማታ እንግዲህ አንድም አሳ ሳይዙ እንዲሁ ዝም ብለው እየለኩ እየባዘኑ ይውላሉ። ያው ቅዳሜ ሲሆን በዓል ነው፣ እነሱ ስራቸው ሲገቡ አሳው እንደገና ገንፍሎ ይመጣል ማለት ነው። በዚህ መልክ እንግዲህ ፈተና ላይ ወደቁ፣ ያው የአላህን ትእዛዝ ባለማክበራቸው ሳቢያ። ይህ ጊዜ ተጨነቁ፣ ራብ ያዛቸው፣ በችግር ተቀፈደዱ። ምን ይቻለናል እያሉ ሲወያዩ ሰይጣን እንግዲህ አጅሬ አጋጣሚውን ተጠቅሞ ነው እና ሁልጊዜ የሰው ልጅ እንዲባቅ የሚመታው ሰው መስሎ መጣላቸው። የሀገር ሽማግሌ መስሎ ተጎረቤት ሀገር የመጣ ሰው መስሎ እንደው እንዲህ አይነት ችግር አጋጥሟቸዋል ማለት ሰምቼ ልጠይቃችሁ መጣሁ ይላቸዋል። እና እውነትም ዘመድ ወዳጅ መስሏቸው እነሱ አረንዳ አላህ ይስጥልን ችግራችን እንደዚህ ዘመዳው ቆልናል ወይ በማለት በአክብሮት ተቀበሉ እና ምን ይሻላል ይሉታል። ይሄማ መቼም እናንተ የሚነግሯችሁን ከሰማችሁ መላ አይጠፋም ዱንያ በኑሮ በዘዴ ነው ተብሏል አይደለም አላቸው ይባላል። እንዴት ደግሞ ከአላህ ጋር በዘዴም አለ እንዴ? አሁን ቢሆንም ይህች ዓለም መቼም በዘዴ ነው እኮ ተብሏል። ምን አለ ያው የአላህን ህግ በማይነካ መልኩ እናንተ መፍትሄ ልታገኙ ትችላላችሁ። እኔ በእድሜ የገፋው ሽማግሌ ስለሆንኩኝ ብዙ አሳልፍ ያለሁኝና ኋላ ቀር ወሬ ነጋሪ እንደሚባለው እኔ ካለኝ እውቀት ላካፍላችሁ እችላለሁ አላቸው። ምንድን ነው እሱ ሲላቸው እንግዲህ እናንተ ቅዳሜ ቀን ብቻ አይደለም እንደመሳት ተከለከላችሁት አላቸው። አሁን ስለዚህ በሌላው በተፈቀደው ቀን ትልልቅ ቦይ ትቀዳላችሁ። ከዚህ ከባህሩ ውሃውን እየገነጠለ ወደዚያ ገት የሚወስድ ትልልቅ ሰፋፊ ሸለቆ የመሰለ ቦይ ትከፍታላችሁ አላቸው። እና ለዛ ተከፈታችሁ በኋላ በር ትሰሩለት አላችሁ። ያንን ምት በስራ ቀን ይህንን አዘጋጅታችሁ በሩን ገጥማችሁ ታበቃችሁ በኋላ ልክ አርብ ማታ በሚሆንበት ጊዜ አርብ ለቅዳሜ አጥቢያ በሯን ቀስ አድርጋችሁ በጣታችሁ ከልፈት ታረጓታላችሁ። የውሃው ኃይል ማዕበሉ እየገፋው አሳውን ልክ በዛ በቦይ እየውሃው ጋራ ይሄድላችኋል። አገንባሪ ቦታ ነው። በዛ ሲጓዝ ያድርና ለሊቱን ቅዳሜም ቀኑን እንደዛው ሲጓዝ ይውልና እንዳይመለስባችሁ ቅዳሜ ወደ ማታ ሲሆን ያችን በር ብቻ ቀስ አድርጋችሁ ወዳችሁ መለስ ማድረግ ነው። ይህን ካደረጋችሁ እንግዲህ ቦው የተዘጋጀው በስራ ቀን ነው። መዝጊያውም የተጠረበውና የተገጠመው በስራ ቀን ነው። አሁን ግን ያችን በር በጣታችሁ ያህል ለመክፈትና ለመዝጋት ያህል ነው። እሱም ደግሞ አርብ ማታ ነው የከፈታችሁት። የምትመልሱትም ደግሞ ያው ቅዳሜ ማታ ነው። እያለቀ ነው የተከለከለው ሰዓትና በዚህ መልክ ህጉም ተከብሮ እናንተም ከችግር ልትድኑ ትችላላችሁ በማለት ይህንን አማራጭ ሀሳብ አቀረበላቸው ይባላል። ይህ ጊዜ አንዳንዶቹ የዋሆቹ እውነትም በጣም ጉሩም የሆነ ሀሳብ ነው በማለት በደስታ በደልታ ተቀበሉ። በጣም በኢማናቸው በሰል ያሉት ደግሞ ይሄ የሰይጣን ተንኮል መሆን አለበት፣ ሰይጣን ሊያሳስተን እንዳይሆን በዚህ ሰው እየተመስሎ በማለት ተጠራጠሩና አንቀበልም አሉ። እና ህዝቡ እንግዲህ በሀሳብ ተከፈለ ማለት ነው። እኩሉ መስራት አለብን ብሎ ተስማማ። እኩሉ ይሄ ሊሆን አይችልም አላህ ጋር እንጣላለን በማለት ለሁለት ተከፍለው አብዛኛዎቹ ያው አፈረሱና ወደ ወንጀሉ ገቡ ማለት ነው። የተወሰኑት ግን አላህን ፈርተው ችግራችንን እንችለዋለን እንጂ እንዲህ አይነት ነገር አይደረግም በማለት እንቢያል። ከዚያ በኋላ ሰፈራቸውንም ለዩና እነዚህ ወንጀለኞቹ በአንድ አቅጣጫ፣ እነዛኞቹ ትክክለኞቹ በአንድ አቅጣጫ ሆነው ከዛሬ ተነገ አደጋ ይመጣል እያሉ በጉት ይጠብቁ ነበር ማለት ነው። በዚህ መካከል እነዛኞቹ እንግዲህ ወንጀሉን የሰሩት ሰዎች ያው በተሰጣቸው መመሪያ ለጊዜው ችግራቸው ተወገደላቸው፣ አሳቸውን ማግኘት ጀመሩ። እነዛኞቹ ደግሞ በራብ ተጎዱ። እረ ይልቁንስ እንደኛ ይኸው የታለኛ የጠፋ ነው እንደኛ ብትጠቀሙ ይሻላችኋል እያሉ ዳዋ ያደርጉላችኋል። እኒኞቹ ደግሞ የለም አላህ አዘናግቶ ሊይዛችሁ ፈልጎ ነው እንጂ ይሄ ኒዕማ አይደለም፣ ይልቁንስ ተውባ አድርጋችሁ ተመለሱ እያሉ ሁለቱም እንግዲህ በየአቋማቸው ያኛውን ለማሳመን ይጣጣሩ ነበረ ማለት ነው። ከነዚህ ከሙእሚኖቹና ከሷሊሆቹ መካከል ደግሞ ሰነፍ ቡድን ተፈጠረ። ሊመተዒዙነ ቀውመን ኢላ የሚል እነዚህ አውቆ ጠፍ ናቸው፣ ቢመክሯቸው አይሰሙምና እነዚህን ለምን ትነግሯቸዋላችሁ? ዝም ብላችሁ ለራሳችሁ ዒባዳችሁን አድርጉ፣ የራሳችሁን ችግር ችላችሁ ቁጭ በሉ፣ እነሱ ጋር አትጨቃጨቁ የሚሉም ነበሩ። እና ወደ ሶስት ቡድን ተከፈለ ማለት ነው በዚህ በችግር ሳቢያ። እና ይህን ታሪክ ነው እንግዲህ አሁን አውሳላቸው የሚለው በጥቅሉ። ካነት ሀድረተል ባህሪ፣ ይቺ አይላ የተባለ ከተማ በቀልዙም ባህር ዳርቻ ነበረች። ኢዲ አዱነ ፊሰብቲ፣ በቅዳሜ ቀን ህጉን ሲተላለፉ፣ ኢተሲም ሒታኑን የውመ ሰብቲም ሹራ፣ አሳዎቻቸው በቅዳሜ ቀን ያሰፈሰፉና የተከማቹ ሆነው በሚመጡላቸው ጊዜ፣ ወየው መላእክቱን ላተቴም፣ ቅዳሜ ቀን በማይሆንበት ዕለት ደግሞ ጭራሽ አሳዘሯ አትመጣም። ከዛሊከ ነብሩሁም፣ እንዲህ እያደረግን ፈትናቸው ነበር፣ ቢማ ካኑ የፍስቁን፣ ከእኔ ፍቃድ የሚያምጡና የሚያፈነግጡ በመሆናቸው ሰበብ ይላል። ወኢዝ ቃለት ኡመቱ ሚንሁም፣ ከእነዚህ ከሰዎቹ መካከል የተወሰኑት ጀማዓዎች እንዲህ እንዳሉ ማስታወስ ይላል። ሊመ ተዒዙነ ቀውመን ኢላሁ ሙሊኩሁም፣ አላህ ሊያጠፋቸው የፈረደባቸውን ሰዎች እናንተ ለምን ትገስጧቸዋላችሁና ትመክሯቸዋላችሁ አሉ። ሙእሚኖቹ እንግዲህ ለምን እናንተ ጥፋት ትገባላችሁ እያሉ ሲመክሩና ሲዋዕዙ፣ ከእነሱ መካከል ደግሞ አንዳንድ ሰነፎቹ ለምንድን ነው እነሱን የምትመክሯቸው? ወትሮውንስ ወንጀል መሆኑን አተውት ነው እንዴ? አውቀው ያው ጥፋት ውስጥ ለመግባት ነው እንጂ ይሉ ነበረ ማለት ነው። አው ሙዓዚቡሁም ዓዛበን ሸዲዳ፣ ወይ አላህ በእለቱ በሰሞኑ አደጋ አንጥቶ ሊያጠፋቸው ወይም ደግሞ በዘለቀታው ቅጣቱ ሊያገባቸው ያሰባቸውን ሰዎች እናንተ ቋት ማታ እንዲያጣ አድርጉ ይላችሁ ለምን እነሱ ጋራ ይጠቃጠቃላችሁና ተከራ ተፈጥራላችሁ በማለት ማስተናገድ ጀመሩ። እነዚህን መተባበርና መደገፍ ሲገባቸው ለምን ሰው ተመክራላችሁ ይያሉ ደግሞ አደናቃፊዎች ሆኑ ማለት ነው። ማል ሰፋሪ ሆኖ የይህ ጊዜ እነዚህ ሙእሚኖችና አጥቂያዎቹ ምን አሉ? قالوا ማጅረተን ኢላረብኩም እርግጥ ሰዎቹ ጥፋታቸውን አውቀው ነው የገቡበት ቢሆንም ሲያጠፉ ወገኖቻችሁ ሲሳሳቱ እናንተ ለምን ዝም አላችኋቸው? መምከር ነበረባችሁ እኮ መራአ ሙንከረን ፈልገይር እንደተባለው ለምን ሲጠፉ ዝም አላችሁ ብሎ አላህ እኛን እንዳይጠይቀን በአላህ በኩል መልስ ለማግኘት ነው። እኛ ነግረናቸው ነበር እንዲያሉን እንጂ ለማለት ወላ አለሁም የተቁን ሰው ደግሞ ደጋግሞ ሲነግሩት ምናልባት ልብ ይገዛና ያንን መጥፎውን ነገር ይጠነቀቅ ይሆንም ይሆናል በሚል ተስፋ ነው። አንድ በኩል የኛን ሐላፊነት ለመወጣትና ከተጠያቂነት ለማምለጥ በላ በኩል ደግሞ ሰዎች ምናልባት ከለታ አንድ ቀን ልብ ቢገዙና አላህ እንዲፈሩ ብለን ነው የምንመክራቸው እያሉ ይገፉበት ነበር ማለት ነው። የይህ ጊዜ በይህ መልክ እንግዲህ ብዙ ጊዜ ሲመክሯቸው እነዚያ ምን ቢብለው ሲቀጥሉ እነዚህም ሳይሰለቹ ወዛቸውን ሲያስፈትሩ በከለታት አንድ ቀን አንድ ችግር ይመጣ ነው ማለት ነው። ፈለማነሱ ማዱችሩ ቢሂ ያንን የተገሰጡበትንና የተመከሩበትን ነገር ሲዘነጉት ጊዜ ማለት ያው ሰምተው እንዳልሰሙ በችላታን ሲያልፉት ጊዜ አንጀይነ ለዚነ የንሃውነ አኒሱ ከመጥፎ ስራ የሚከለክሉ የነበሩትን ሙእሚኖች ከመጣው አደጋ አዳናቸው። ወአኸዝነ ለዚነ ዘለሙ ቢአዛብን በኢሲን ቢማ ካኑ የፍስቁን እነዛ ደግሞ አላህ ያዘዛቸውን ተላልፈው ራሳቸውን ይበድሉ የነበሩትን ወገኖች አሰቃቂ በሆነ ቅጣት ያዝናቸው በአመጣቸው ሳቢያ ይላል። እና እንግዲህ በሁለት ከፈላቸው ማለት ነው። ያው ወንጀሉን የሚሰሩትን በጣም አሰቃቂና አስከፊ በሆነ ቅጣት ቢባቅ መተናቸው ይላል። እነዛን ደግሞ ከመጥፎ ይከለክሉ የነበሩትን ነጃ አወጣናቸው ይላል። እነዛ ግን አትንከሩ እነሱ ጋር አትጨቃጨቁ የሚሉት ባህር ሰፋሪ ቡድኖች ወደ የትኛው እንደተደመሩ በግልጽ አልተነገረም። እና ሶስተኛዋ ቡድን የት እንደደረሰች አላውቅም አሉ ይባላል አብዱላህ ኢብኑ አባስ። ግን ኋላ አስበው ወደ አንደኛው እንደተጠቃለለ ተናግረዋል ይባላል። በሁለት እንግዲህ አስተሳሰብ ተከፍሏል። ያቺ ሶስተኛዋ ቡድን ወደ የት ሄደች የሚለው አንደኛ አላህ አንጀይነ ለዚነ የንሃውነ አኒሱ ነው የሚለው፣ ከመጥፎ የሚከለክሉትን አዳናቸው ነው የሚለው። እነዚያ እንኳን ሊከለክሉ የሚከለክሉትን እያደናቀፉ ስለነበሩ አልዳኑም ከጠፉት ናቸው። እና ዘለሙ ከሚላቸው ውስጥ ወአኸዝነ ለዚነ ዘለሙ ብሏል፣ ራሳቸውን በድለዋል። ለምን እነዚያን ሰዎች መከልከል ሲገባቸው እንዳውም የሚከለክሉትን ሰዎች ለምን ትከለክላላችሁ ካሉ እነሱም ከወንጀለኞቹ የሚቆጠሩ ናቸው። ልክ እንደነዛኞቹ እንኳ ሙባሽር ያንን ህጉን ጣሱ ባይባሉም እንኳ የነዛ ተባባሪዎች ሆነዋልና በተወሰነ ደረጃ ከዟሊሞቹ ስለዋና ጣጥተዋል የሚለውን ነው ከፊሎቹ የሚያመዝኑት። አንዳንዶቹ ደግሞ እነዚህኞቹ ያው ጥላቻ አላቸው እነዚህ አውቆ ጠፎች እያሉ እየኮነኗቸው ነው፣ ግን በስንፍናቸው እንደነዛኞቹ ባይታገሉም ይህን ያለ ውድመት የሚያበቃ አይደለም የሚል አለ። ለማንኛውም አንድ ሰው ወንጀል በአካባቢ ሲሰራ እያየ እየሰማ ያን ነገር መቃወም እየቻለ ካልተቃወመ ያም እንደ ጥፋተኛ ይቆጠራልና ያሰጋዋል ማለትን ያመለክታል ማለት ነው። ፈለማ ተዋአማኑሁ አኑ እና የተከለከሉበትን ነገር ሙጭኝ ብለው ዝም ብለው በድርቅና ሲቀጥሉበት ጊዜ ይላል ያው እናንተ አላህ ጋር ተጣላችሁ ተው ይሄ ነገር ይቅርባችሁ እያሉ በየቀኑ ሲከለክሏቸውና ሲመክሯቸው ምን እንሆናለን ያሽማግሌ ነግሮናል ባካችሁ ዝም በሉ እያሉ በድርቅና ሲቀጥሉ ጊዜ ቁልና ለሁም ኩኑ ቂረደተን ኻሲኢን ከለታት አንድ ቀን ሳያስቡት የተዋረዳችሁ ድንጆሮ ሁኑ በማለት በጣም አሰቃቂ የሆነ ውሳኔ አሳረፍንባቸው ይላል። እና ሌሊቱን ቤታቸው እንደተዘጋ ልክ አላህ ሱብሃነሁ ወተዓላ የተዋረዳችሁ ድንጆሮ ሁኑ ብሎ ባዘዘባቸው ጊዜ እንዳሉ ድንጆሮ ሁነው አደሩ ይባላል። እና ሰፈራቸው ተለይቶ መሀከል በጥር ተቋርጦ ነበረ በነዛ በሷሌሆችና በሙጅሪሞች መካከል። ጠዋት ታዲያ እነዚህኞቹ ተነስተው ሲያዳምጡ ያኛው ሰፈር ጸጥ ይላል፣ ድምፅ ምናምን ነገር የለውም። እንዳ እነዚህ ሰዎች ወዴት ሄዱ እያሉ ቢያዳምጡ ምንም ነገር አይሰማም። በጥር ላይ እየተንጠላጠሉ ቢመለከቱም በሮች አልተከፈቱም። ይህ ጊዜ ያው መወለድ ካለ ማዘን አይገድም እንደሚባለው ያው ዘመዶቻቸው ናቸው፣ አንዱ ወንድሙ፣ አንዱ እናቱ፣ አጎቱ፣ እህቱ ናቸው። እንግዲህ የተዘበራረቁ ናቸው። አላስችላቸው አሉና እየዘለሉ መጡ። እዛ ሰፈር ቢገቡ ማንንም ቤት አልተከፈተም። ይቆፈቁሁም ይከፍት የለም። እንደገና በሮችን እየሰበሩ ሲገቡ ግዜ የተኛውም እንደተኛ የተቀመጠውም እንደተቀመጠ ድንጆሮ ሆነው አይናገሩ አይቃገሩ አይናቸው ብቻ ኩልስ ኩልስ ይያለ ሰውን ሲያው ያለቅሱ ነበር ይባላል። እገሌ ተው ብንለህ እንዲህ ብለህ ለዚህ በቃ ሲሏቸው እንደዛ ጭንቅላታቸውን እየወዘወዙ እንባቸው በጉንጫቸው መውረድ ብቻ ነበር፣ መናገር አይችሉም ነበር። በዚህ መልኩ እንግዲህ ከሰውነት በቀጥታ በዚህ በህይወት ላይ እያሉ ወደ ድንጆሮነት ተቀየሩ ነው የሚለው። መቀጣጫ ለማድረግ አስቦ ነው አላህ ሱብሃነሁ ወተዓላ። እና ይህንን የሆኑት የእነማን አያቶች ናቸው ብላችሁ እስቲ ጠይቋቸውና አስታውሷቸው። እንግዲህ በኒ እስራኤሎች ሁልጊዜም ጉረኞች ናቸው። ከዓለም ህብረተሰብ መካከል እንደኛ ምርጥ ዘር የለም ባዮች ናቸው። ታዲያ ራሳችሁን እንደዚህ የምታጋንኑትና የምትፎከሱት እኛ ደግሞ ነቢይ አክባሪዎች ነን የምትሉት ታሪካችሁን ለማያውቅ ንገሩት። እኔማ ታሪካችሁን አውቃለሁ። በዚህ መልክ መቀጣጫ የሆናችሁትና ድንጆሮ የተደረጋችሁት እናንተ መሆናችሁን አጣችሁትና ነው እንደ ምርጥ ዘሮች ነን የነቢይ ተባባሪ ነን እያላችሁ እንደዚህ የምትደነፉት ብለህ እስቲ ንገራቸው በማለት ምስጢራቸውን ገልጾ አዋረዳቸው ማለት ነው። አንድ በኩል እንግዲህ እነሱ አያቁብንም ብለው ነብዩን ሊያታልሉ ይሞክሩ ነበር። በሌላ በኩል ደግሞ ይሄን ታሪክ ከነሱ በስተቀር የሚያውቀው የለም ነበር፣ በአዳገር አያውቅም ነበር። ምስጢራቸውን እንደዚህ ሲነግሯቸው የአላህ ነብይ መሆናቸውን እንዳውቁና እነሱም ደግሞ ነብዩን ለማታለል እንዳይሞክሩ ለማድረግ ይሄንን ብዙ ዘመናት ያለፈበትን ታሪክ ፈልፍሎ አውጥቶ አጋለጣቸው ማለት ነው። وإذا تأذن ربك ليبعثن عليهم إلى يوم القيامة من يسومهم سوء العذاب إن ربك لسريع العقاب وإنه لغفور رحيم وقطعناهم في الأرض أمما منهم الصالحون ومنهم دون ذلك وبلوناهم بالحسنات والسيئات لعلهم يرجعون فخلف من بعدهم خلف ورث الكتاب يأخذون عرض هذا الأدنى ويقولون سيغفر لنا وإن يأتيهم عرض مثله يأخذوه أَلَمْ يُؤْخَذْ عَلَيْهِمْ مِيثَاقُ الْكِتَابِ أَلَّا يَقُولُوا عَلَى اللَّهِ إِلَّا الْحَقَّ وَدَرَسُوا مَا فِيهِ وَالدَّارُ الْآخِرَةُ خَيْرٌ لِّلَّذِينَ يَتَّقُونَ أَفَلَا تَعْقِلُونَ وَالَّذِينَ يُمَسِّكُونَ بِالْكِتَابِ وَأَقَامُوا الصَّلَاةَ إِنَّا لَا نُضِيعُ أَجْرَ الْمُصْلِحِينَ وَيَسْتَأْذِنُ رَبُّكَ لَبَعَثَنَّ عَلَيْهِمْ إِلَى يَوْمِ الْقِيَامَةِ مَن يَسُومُهُمْ سُوءَ الْعَذَابِ يَتَأَلَّى النَّاسُ سَوَّتِ ግልጽ የሆነ መግለጫ የሰጣቸው መሆኑን አስታውሳቸው ይላል። እና ለበኒ እስራኤል እንግዲህ አላህ ሱብሃነሁ ወተዓላ በላከው ነብይና ባወረዳቸው ክትቦች ሁሉ ስለነሱ ያለውን አቋም ግልጽ ያደርግላቸዋል ማለት ነው። እና በአንድ ወቅትም ጌታ እነዚህን እስራኤላውያን ይሄንን ጥፋታችሁንና ክፋታችሁን ካለወጣችሁና ካላስተካከላችሁ በስተቀር ነባተን አለይሂም ኢላየም ልቂያመቲ ተቂያማ ቀን ድረስ በእነሱ ላይ በእርግጥ ጌታ ይልክባቸዋል የሚል ማስጠንቀቂያና መግለጫ አውጥቶ ነበረ ማለት ነው። መየሱሙሁም ሱአል አዛብ አሰቃቂና እጅግ አስከፊ የሆነ ቅጣት የሚያቀምሳቸው ጥላት በእነሱ ላይ የሚያስተማራና የሚልክባቸው መሆኑን አስጠንቅቋልና ይህንን አሁንም አስታውሳቸው ይላል። እና እንግዲህ እስራኤሎች ብዙ ጊዜ የአዋቂ አጥቂዎች ናቸው። ብዙ ነቢያቶች ተልከውላቸዋል፣ ብዙ ክትቦችም ወርደውላቸዋል። ያውሉ ተደርጎት ያበቃ ግን በአለም ህብረተሰብ መካከል እንደነሱ አጥፊዎች አልተገኙም ማለት ነው። በመሆናቸውም አላህ ደግሞ ሱብሃነሁ ወተዓላ ቀደም ሲል ያከበራቸውን ያህል ኋላ ደግሞ በእጅጉ ተቆጣባቸውና ይህንን እንግዲህ ውስልትናችሁን ካላቆማችሁ እኔ ደግሞ በየጊዜው እናንተን የሚቀጠቅጥና የሚያሰቃይ ኃይል እልክባችኋለሁኝ በማለት አዋጅ አውጥቷል ማለት ነው። እና ረበከ ለሰሪዑ ልዒቃብ እና ያንተ ጌታ ለእንዲህ አይነት ጥፋተኞች ቅጣቱ ቀልጣፋ የሆነ ጌታ ነውና ተፈለገ በማንኛውም ቦታና ሁኔታ ሊቀጣቸው የሚችል መሆኑን አሳውቋል ማለት ነው። ወኢነሁ ለገፉሩ ረሂም እና ደግሞ ወደ ፍቃዱ የሚመለሱና ምህረት የሚለምኑ ካሉ በዛው ልክ ምህረተ ሰፊና ሩሩ ነው ማለትን አሳውቋልና አሁንም ይሄንን መግለጫ አንተም ደግሞ ንገራቸውና አስጠንቅቃቸው ይላል። እና በየጊዜው እንግዲህ መከራ አያጣቸው ጉረኞች ናቸው። ከኛ በላይ ሰውላሳር ባይ ናቸው። በዛው ልክ ደግሞ የተለያዩ ኃይሎች እየተነሱ ይደቁሷቸዋል፣ ይጨፈጭፏቸዋል። እንዳውም አንዳንድ ጊዜ ከመኖሪያ ክልላቸው እየነቀሉ ይበታትኗቸዋል። ከምርኮና ከግድያ የተረፉት በየዓለሙ እየተዘሩ ይቆዩና እንደገና ደግሞ በዘመን ብዛት እየተሰባሰቡና እየተጠራሩ መልሰው ደግሞ አንድ አካባቢ መጥተው ግሩፕ ይፈጥራሉ። መልሶ ደግሞ አላህ ለተውባ ያደርጉና ትንሽ እድል ሲሰጣቸው ወደ ጥጋብና ወደ ጉራቸው ይመለሱና ደግሞ በሌላ ጊዜ በሌላ ኃይል ይመታቸዋል። እንዲሁ ይያሉ ነው ተጥንት ጀምረው የመጡት ነው የሚለው። እና አሁንም እንግዲህ በአሁን ወቅት ያው በአለም ዙሪያ ተዘርተው የነበሩትን ከዛሬ 28 አመታት በፊት ባለ በለላ ኃይላቸው ተሰባስበውና በወዳጆቻቸው ተደግፈው እዚሁ በይተል መቅዲስ አካባቢ ተሰባስበው ባላ አገር ነን ብለው ይሄ የአረቡን ዓለም ሲያምሱ ይገኛሉ። ይሄም እንግዲህ አንድ ደግሞ ዙራቸው ነው ማለት ነው። በዚህ መልክ እየተሰባሰቡና ግንባር እየፈጠሩ ብዙ ጊዜ ደጋግመው ጠፍተዋል። አሁንም ደግሞ መልሰው ይሰባሰባሉ መልሼ መታቸዋለሁ የሚለው ያ የጌታ ህግ ቋሚ ነው። መልሰው እንግዲህ ተውባ ካላደረጉ ድረስ እንደማይተዋቸው ነው ማለት ነው። ሱረቱ ኢስራም ደጋግሞ ወይን ዑትም ዑድና በማለት እንደገለጸው ማለት ነው። እና የማይታወቁ ከተለያዩ አቅጣጫዎች እነሱን የሚያጠቁና የሚጨፈጭፉ ኃይሎች ይልክባቸዋለሁ ብለዋል ነው የሚለው። ኢና ረበከ ለሰሪዑ ልዕቃብ። ታዲያ እነዚህን አይነት አመፀኞችና ጥፋተኞች ለመቅጣት ያንተ ጌታ ቅጣቱ ቀልጣፋ ነው። ያው እሱ የወሰነው ቀን እስከሚደርስ እንጂ ምንም የሚያቅተውና የሚያዳግተው ነገር የለም። በፈለገው ቦታና ወቅት ይቀጣል ማለት ነው። ይህን ሲል ደግሞ እነሱ ተውባ ካደረጉ አይምራቸውም ማለት አይደለም። በዛው ልክ ደግሞ ምሕረቱ ሰፊና ሩሩ ነውና እንደሚምራቸውም ተስፋ ይኖራል በማለት በእነት ተርፊ ወተርፊ ወደ ፍቃዱ ጠራቸው ማለት ነው። ወቀጠዕናሁም ፊል አርዲ ኡመመን። እና እነዚህን እስራኤላውያን በምድር ዓለም ላይ ቡድን ቡድን ወይም ጀማ ጀማ እያደረግን ከፋፈልናቸው ይላል። ማለት እንግዲህ በጸባያቸው ሳቢያ ሁልጊዜ እንደ ማንኛውም ህዝብ አንድ አካባቢ ተረጋግተው መኖር አይችሉም። በሚፈጥሩት ችግር የተለያዩ ጥቃቶችና ጉዳቶች ስለሚደርሱባቸው ዘራቸውን ለማትረፍ በአለም ዙሪያ ተበታትነውና ተረጭተው ነው የሚገኙት ነው የሚለው። ይህም እንግዲህ አላህ የተጣላቸው ለመሆኑ ምልክት ነው። ሌላው የሰው ዘር ሁሉ በጎሳ በጎሳው ተከፋፍሎ የራሱ ክልልና ሀገር ኑሮት ሲኖር፣ እነሱ ግን ሁልጊዜ ሌላ ውስጥ እየተሰከሰኩ እንደ ሌባ እየተደበቁና እየተሽለከለኩ እንዲኖሩ አደረግናቸው ይላል። ሚንሁም ሳሊሑን። ይህን ስል እና እንግዲህ ከእነሱ መካከል ደግሞ ምንም ኸይረኛ የለም እንዳይመስላችሁ፣ ከእነዚሁ ከእስራኤሎቹ መካከል ብዙ ሳሊሖችም ይገኙባቸው ነበር ይላል። ማለትም ቀደም ሲል በነበረው ጊዜ ብዙ ነቢያቶች ተልከውላቸዋል። የነዛ ነቢያቶች ተከታዮች የሆኑ ሰሃቦችም ስድቆችም ነበሯቸው። እነዛ አይረሱም ማለት ነው። እንዲያው እስራኤልን በምወቅትበት ጊዜ በአጠቃላይ እንዲያው እንደ ሰይጣን ዝርያ ከእነሱ ኸይረኛ የለም ብላችሁ እንዳትደመድሙ፣ ሳሊሆች እንደነበሯቸው እወቁ ይላል። ወሚንሁም ዱነ ዛሊከ፣ ከእነሱ ደግሞ ከሳሊሆቹ ባሻገር የሆኑ አሉ። በተቃራኒው ጠማማዎችና እርጉሞች ማለት ነው። ወበለውናሁም ቢልሐሰናት ወሰይአት፣ እና እነዚህኞቹ ጠማማ የሆኑት ክፍሎች ወደ እነዛ ወደ ሳሊሆቹ እንዲመለሱና እንዲመሳሰሉ ብዙ ጊዜ በመልካም ሁኔታም በመጥፎ ሁኔታም ፈተናቸው። ማለትም አንዳንድ ጊዜ በልያ መስዋዕት በማዝነብ የታጠቆጥቶብን ነው ብለው ወደ ፍቃዱ እንዲመለሱ ተጽኖ ለማድረግ የተለያዩ ሙሲባዎች አወረድኩባቸው። አንዳንድ ጊዜ ደግሞ በምቾት በደስታ በዲል አንበሻበሽኳቸው አላህ ታርቆናል ወዶልናል ብለው ወደ ኸይሩ እንዲመጡ ለማድረግ። ግን በሁለቱም አይነት ፈተና በፈተናቸው መጥፎዎቹ ወደ መልካሞቹ ሊቀላቀሉና አንድ ወጥ የሆነ አቋም ሊከተሉ አልቻሉም ማለት ነው። ለምንድነው በመጥፎውና በመልካሙ የፈተናቸው? ለአለሁም ይርጅዑን፣ የአላህን ስብሓናሁ ወተዓላ መቆጣትና መቀየም ተገንዝበው በመጥፎው ጊዜ ወይም በመልካሙ ጊዜ ደግሞ አላህ ባለውለታ መሆኑን አውቀው ወደ እሱ ፍቃድ እንዲመለሱ ታስቦ ነበረ የተለያየ ፈተና የተሰጣቸው። እነሱ ግን መጥፎው ሲደርስባቸው ይሄ አጋጣሚ የሚመጣ ነው እንጂ በእኛ ወንጀል አይደለም ይላሉ። መልካሙ ሲያጋጥማቸው ይሄ የኛ እድል ነው፣ ዛሬ የኛ እድል ለምልሞ አሸንፎ ለዚህ በቃን እያሉ ራሳቸውን ያወድሳሉ። ነገሩ ግን በመልካሙ ሆነ በመጥፎው የተሰጠው ፈተና እነሱ ያሉበትን ሁኔታ እንዲገመግሙና እንዲያርሙ